ሲቀየር እናት ፍቅር ተስፋ በውስጣ ስንሲነት ክርስቶስን ተረፋ ባለን ስንደሰት እርሱን ስንመካ ጊዜው እንደደረሰ ስንረጋ አለ ተስፋ በርግጥ የሚመጣ ለጠበቀው የሚከፍል ዋጋ አይዘገይም ጊዜውን ጠብቆ ከተፊላል በሆተ ታጅቦ Zare, zare na wazema.